ሰማያት የእግዚአብሔርን ክብር ይናገራሉ። የሰማይም ጠፈር የእጁን ሥራ ያወራል። ቀን ለቀን ነገርን ታወጣለች፣ ሌሊትም ለሌሊት ዕውቀትን ትናገራለች። ነገር የለም መናገርም የለም፣ ድምፃቸውም አይሰማም። ድምፃቸው ወደ ምድር ሁሉ ቃላቸውም እስከ ምድር ዳርቻ ወጣ። በሥራው እግሩ ያስደነቀኝ፣ በሥራው እግሩ ያነቃቃኝ፣ በሥራው እግሩ ያስደሰተኝ፣ ንጉሴን ባረኩኝ ኢየሱሴ። በሥራው እግሩ ያነቃቃኝ፣ በሥራው እግሩ ያስደሰተኝ፣ ንጉሴን ባረኩኝ ኢየሱሴ። ኢየሱሴ እርሱን ሳየው ጨመረብኝ ተገረም እንደገና ስራው እንዴት አማረለት እሱ ማኔት ብበው የኔ ብቻ አይገልጸውም ፍጥረት አብሮ ያድገው በስራው እግሩ ያስደነቀኝ በስራው እግሩ ያነቃቃኝ በስራው እግሩ ያስደሰተኝ ንጉሴን ባረኩኝ ኢየሱሴ